وأصحابه أجمعين ومن تبعهم بإحسان إلى يوم الدين. إخواني وأخواتي، السلام عليكم ورحمة الله وبركاته. ባለፉት ሁለት ሳምንታት የዳሩል አክራ ደርሳችን ላይ ስለ ጀሃነም ስናይ የጀሃነም ደረጃዎች ምን አይነት እንደሆኑ በዚህም በተለያየ ደረጃዎች ውስጥ ምን አይነት ሰዎች እንደሚገቡ በጀሃነም ውስጥም ስላለው ቅጣት ሰፋ አድርገን አይተነዋል። ጀሃነም ውስጥ የሚገቡ ሰዎች መጠናቸው ቢያስፈራንም ይህም ማለት እንግዲህ አላህ አባታችንን አደም ተጣርቶት ከልጆች የእሳትን ድርሻ አቅርብ ብሎ ሲያዘው ከአንድ ሺህ ሰው ውስጥ 999 ለጀሃነም ሆነው አንዱ ብቻ ወደ ጀነት ይሄዳል። ሆኖም የአደም ልጆች ከአንድ ሺህ ውስጥ 999 ወደ እሳት ሄደው አላህ ጀሃነምን ሲጠይቃት የውመ ነቁሉ ለጀሃነም ሀልም ተላእቲ ወተቁሉ ሀልም መዚድ፣ ያንን ቀን ጀሃነምን ሞልተሻል ወይ ብለን ስንጠይቃት ጌታዬ ሆይ ተጨማሪ ሰው አለ ወይ ብላ ተመልሳለች አለ ሱብሃነሁ ወተዓላ። ምንም ያህል ሰው ቢገባባት በቃኝ አትልም ማለት ነው። ስለ ጀሃነም ስንሰማ እንግዲህ ከአዛብ ጀሃነም ቅጣቷና ስቃያዋ የምንጠበቀው በልባችን ብቻ በመፍራት ሳይሆን በተግባራችን፣ በአኽላቃችን፣ በበጎ ስራዎችና የረሱል ሰለላሁ ዐለይሂ ወሰለምን ሱናዎች አጥብቀን በመያዝ ነው። በዚህ ደርስ ላይ ጀነት ስለሚገቡ ሰዎችና ስለ ጀነት አገባብ ካየን በኋላ የአላህ ፍቃድ ከሆነ በሚቀጥለው ሳምንት የዳሩል አኽራን ትምህርት ለመጨረሻ ጊዜ ስናይ ወይም ስንደመድም ጀነት ውስጥ ስላሉ ድሎቶችና ጀነት ውስጥ ስለሚከሰቱ አንዳንድ በጣም አስደናቂ የሆኑ ነገሮችን በመመልከት የዳሩል አኽራን ትምህርት እናበቃለን ማለት ነው። አንድ የአላህ ባሪያ ጀነት የሚገባው በስራው አይደለም። ጀነት የሚገባው በአላህ ረህመት ብቻ ነው። በጎ ስራዎቹ፣ ሷሊህ የሆኑ ስራዎች፣ ዒባዳዎች ሰበብ ናቸው ማለት ነው። ጀነት ለመግባት ሰበብ ናቸው። ታዲያ ጀነት ለመግባት ስራችን ወሳኝ አይደለም የአላህ ረህመት ነው ካልን፣ ይህንን የሚያረጋግጥልን ሐዲስ አን ዓኢሻ ረዲየላሁ ዐንሃ አን ረሱልላህ ሰለላሁ ዐለይሂ ወሰለም ቃል ሰድዱ ወቃሪቡ ወአብሽሩ። እዚ ላይ እንግዲህ ሶስት ነገሮችን ብለዋል። ሰድዱ ትክክለኛውን የአላህን መንገድ ለማግኘት ተሯሯጡ፣ የግድ መልፋት አለብን ማለት ነው። የአላህን መንገድ፣ የአላህን ደስታ ለማግኘት መሯሯጥ አለብን። ወቃሪቡ ካልተሳካ ደግሞ ወደዚያ ጠጋ በሉ፣ ወደ አላህ መንገድ ጠጋ በሉ። ወአብሽሩ እኔ ይህን የምላችሁን ነገር ከሰማችሁ ካደረጋችሁ አብሽሩ ጀነት አንገባም ብላችሁ አትፍሩ፣ አብሽሩ አሉ። ፈኢነሁ ላ ዩድኺሉ አሐደን ልጀና ዓመሉህ፣ ማንንም ሰው ስራው ጀነት አያስገባውም አሉ። ቁርጡን ነግረውናል ማለት ነው። ማንም ሰው ስራዬ ጀነት ያስገባኛል ብሎ ማመንም መፎከርም የለበትም። ሰሃባዎችም ይህንን ሰምተው ቃሉ ወላ አንተ ያ ረሱላላህ ሰለላሁ ዐለይሂ ወሰለም፣ አንተም እንኳን ብትሆን በስራህ ጀነት አትገባም ብለው ጠየቁ። ቃል ወላ አና ኢላ አን የተገመደን የላሁ ቢመግፍረትን ወረሕማ፣ እኔን አላህ በምህረቱና በርህራሄው ካላቀፈኝ በስተቀር እኔም በእስራኤል ጀነት አልገባም አለ። ለዚህ እንግዲህ ሌላው ምሳሌው አንድ የበኒ እስራኤል ሰው ለአምስት መቶ ዓመታት አላህን ሲገዛ ቆይቶ ይሞታል። አላህም ሲጠይቀው قال يا عبدي باريائي هوي أتريد أن تدخل الجنة بعملك أم برحمتي أنت جنة مقبات متفلقو بسرحنو ويس بني رحمتنو بلو طيقو قال أريد أن أدخل الجنة بعملي إني جنة مقبالة إني جنة مقبات مفلقو بسرحنو بلو لا الله ملسا اللهم لملائكاوچو سراون امطونا عند ميزان لاسقمطولتاله اياندندون يسونت كفلون طقماچو نعماون اياندندو ملكاتالبت بعينو يجمراله يا عينو النعمه ميزان لاسقمط يا عينو نعمه كسراو بلطو غولتو ميزانو مزنوت يگنيال بزي جزي الله لملائكة وچو خذوه إلى النار انجدي سراو ليان داندو لستهوت نعمة مبقاكاتو كرتو اندو عينو اندو عينو نعمو هلون مسراون مزنا سلزي يتكرون ماموالا سلال چالة ودي جهنم وسدوت بلو ملائكة وچو نعززة سو يوم قال يا رب جيتاي هوي اسالك ان تدخلني الجنه برحمتك يا رب اهون مفلقواله جنت يمتاسكباين برحمتك نو بني سرا ايدلم بلو اندغنا حسابن قيرا بزي غزي الله ادخلوه الجنه على جنت اسكبوت برحمتي جنت مغباتون كاوقا جنت اسكبوت على يهم هونو جنت يتزقاججو لمؤمنوج الله سايايو لامنو جنتنا جهنم سايايوات لامنو باتنو الله يهنن ما سملكتو قرآن ليسين اقران وبشر الذين آمنوا وعملوا الصالحات أن لهم جنات يا محمد عليه الصلاة والسلام بارياوچين አበሽራቸው ጀነት የተዘጋጀችው ላመኑትና በጎ ስራ ለሰሩት ብቻ ነው። تجري من تحتهم الانهار ጀነት سر ወንዞች ይፈሳሉ አለ። كلما رزقوا منها من ثمره رزقا በጀነት ውስጥም ርዝቅ በተሰጣቸው ጊዜ ፍራፍሬ አትክልት በተሰጣቸው ጊዜ قالوا هذا الذي رزقنا من قبل بدنيا لايكو الله بندزي عينت فرافريوچ نا اتكلتوچ رزقون نبر بلو يناغرالو واوتو به متشابها جن يقربلاچو يتسطاچو فرافري نا اتكلت كدنياو يتلينو طفطناو تلقنتو يي هولو የተለየነው ዱንያ ላይ ካለው የተለየነው በሌላ ሐዲስ ላይ ዱንያ ላይ ያለው አትክልት ፍራፍሬ ትንሽ ከቆየ ይገማል ይበላሻል ጀነት ውስጥ ያለው ለዘላለም እንዳለ ፍራሽ ሆኖ ነው የሚቀመጠው ማለት ነው ወለሁም فيها ازواج مطهره ሚስቶቻቸው ደግሞ ጣሃራ ያላቸው ናቸው የወር አበባ ይመጣባቸውም ባሎቻቸው በተገናኙቸው ቁጥር እንደገና ሲመለሱባቸው ቢክር ሆነው ድንግል ሆነው ነው የሚጠብቋቸው ሚስቶቻቸውም ዱንያ ላይ ከነበሩት የተለዩ ሆነው ነው የሚያገኙቸው ማለት ነው ወሁም فيها خالدون ጀነት ውስጥ ሞት የለም ከዛ ውስጥ መውጣት የለም ለዘላለም ነው የሚኖሩት አለ سبحانه وتعالى የጀሃነም በሮች ሰባት ናቸው ካለን የጀነት በሮች ደግሞ ስንት ናቸው? عن سهل بن سعد رضي الله عنه أن النبي صلى الله عليه وسلم في الجنة ثمانية أبواب جنة وسط سمن تبرو تشالو فيها باب يسمى الريان كسمنتم وسط عندو باب الريان ميبالال بزي بري ميقابو تنجدي صامي وشناتشو صامي وشن لنجدي الله بمي فلقو هني تايت صومو رمضان ميهون نوافل እነዚ ሰዎች እንግዲህ ሲጾሙ ረመዳንም ከሐሜት ተጠብቀው ከውሸት ተጠብቀው ክፉ ነገር ከመስማት ተጠብቀው እንደዚሁ ደግሞ ኸይራትን ስራ ያበዙ ጾማቸውን የሚጾሙ ማለት ናቸው። ነዋፍል ደግሞ በወር 3 ቀን ሰኞና ሐሙስም ተጨምሮበት እንደዚሁ ደግሞ አሹራ አሽረተ አያም ሚን ዙልሂጃ እንደዚሁ ያለ እንግዲህ ነዋፍሎችን እየተከታተሉ የሚጾሙ ናቸው ማለት ነው። እነዚህ ሰዎች በዚህ በር ይገባሉ አሉ። እንዲያውም በሌላ ሐዲስ ላይ ደግሞ እነዚህ ሰዎች በዚህ በር እንዲገቡ ጾሚዎች በዚህ በር እንዲገቡ ይጠሩና ገብተው ሲያልቁ ያ በር ይዘጋል፣ ማንም ሰው በዚያ በር አይገባም አሉ። አቡ ሁረይራ በዘገቡት ሐዲስ ላይ رسول صلى الله عليه وسلم سنناغرو والذي نفس محمد بيده يا محمد نفس باجو بهونو املالو علو ما بين مسرعين من مسارع الجنه كما بين المكه وبصرى بجنه بروچ محكل يالو رقت بمكهنا بصرى بميبالو عراق است بالو كتما يازا صفات يالو نو علو ስለ جهنم ባየነው ድርሳችን ላይ ታስታውሱ እንደሆን የجهنم በሮች የجهنم ሰዎች ከገቡ በኋላ ጠርቀም ማርገው ይዘጉታል። የዚህም ምክንያት እንግዲህ አንደኛው የجهنم ሰዎች መውጣት እንዳይችሉ ነው። ሁለተኛው ደግሞ ለነርሱ የተሰጣቸውን ክብር ዝቅ ያለ መሆኑን ለማሳየት ነው። የጀነት በር ግን የጀነት ሰዎች ላይ አትዘጋም፣ ሁሉ ጊዜ ክፍት ናት። አላህም ይሄንን አስመልክቶ ሲናገር ጀነት ዐድን መፈተሐቱ ለሁም አልአብዋብ የጀነት በሮች አይዘጉም ክፍት ናቸው አለ ሱብሃነሁ ወተዓላ። በሌላ ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ተፍታሁ አልአብዋብ አልጀና የውም አልእስነይን ወየውም አልኸሚስ በዱንያ ላይ እንግዲህ የጀነት በሮች ሰኞና ሐሙስ ቀን ይከፈታሉ አሉ። فيغفر لكل عبد لا يشرك بالله شيئا በዚህም ቀን አላህ ይምርላቸዋል እነዚያን በአላህ ላይ በማያጋሩ ሰዎች ሽርክ ለማያደርጉ ሰዎች الا رجلا كانت بينه وبين اخيه شحنا ይሐዲስ የሚለው እንግዲህ ሰኞና ሐሙስ የጀነት በር ይከፈታል። በዚህም ቀን ሁሉም ሰው በዚህ ጀነት በር እንዲገባ አላህ ምህረት ያደርግለታል። ሽርክ እስካላደረገ ድረስ በአላህ ላይ እስካላጋራ ድረስ ከማን በስተቀር አንድ ሰው ከወንድሙ ጋር ጥል ኖሮበት ተኳርፎ ተለያይቶ ካልሆነ በስተቀር فيقال ለመላእካዎቹ አላህ ይነግራቸዋል انظروا هذين حتى يستلحان استتبقواچو انزي سووچ اسكيتارقو درس طبقواچو اتصافولاچو اجراچون جنت يگبالو بلاچو اتصافولاچو اسكيتارقو درس بلو الله يعزاچوال معناتنو اخواني واخواتي يحديس انگديه برطام يمياسفرا نو بوندموچاچن محكل بتليم ከዘመዶቻችን ከሱለቱ الرحም እንዲሁም ከወንድሞቻችን ከጓደኞቻችን ጋራ ኩርፊያ ካለ ያንን ኩርፊያ ቶሎ ማስወገድ አለብን። ኢንሻአላህ ትልቅ አጅር አለው መጀመሪያ የጀመረው ነው። ዝቅተኛ አጅር አለው ወንድሙ አሰላሙ አለይኩም ብሎ ሊታረቀው ሲመጣ ወአለይኩም ሰላም ያለ ነው። መጀመሪያ ግን ያለው ከፍተኛ አጅር አለው ማለት ነው አላህ ዘንድ። ስለዚህ ወንድሞቼ እህቶቼ ይህንን ድርስ እየሰማችሁ ከአንድ ወንድማችሁ እህታችሁ ጋራ ኩርፊያ ካለ አሁኑኑ ቴሌፎኑን አንስታችሁ አፉ ተባባሉ። ሌላው እዚሁ ዱንያ ላይ ሆነን የጀነትን በር ሊያስከፍትልን የሚችለው ሥራ سيدنا عمر بن الخطاب رضي الله عنه بزغبوت حديث لاي ما منكم من احد يتوضا ما ناتشهم ودو ستادرغو قالوا فيسبغ الودو ودوون بدن باستكاكلو كادرغا بوحالا ثم يقول اشهد ان لا اله الا الله وان محمدا عبده ورسوله ودؤن كجرس بوهلا أشهد أن لا إله إلا الله وأن محمدا عبده ورسوله بلو قال إلا فتحت له أبواب جنة ثمانية سمنتم يا جنة بروج يكفت اللتال يدخل من أيها شاء كسمنتم يا جنة بر بفلقوا يقبال بلو تناقروا عند كان رسول صلى الله عليه وسلم يهن حديث كتناقروا بحالا سيدنا أبو بكر يا رسول الله بهلم جنة بر قبا يمي بالسو عالاوي قبا تبلو يمي تأراسو عالاوي بلو تأيكو رسول صلى الله عليه وسلم سيمن لسو آو عالو اندياوم يمن من يو انتا كنر سوست عندن يو اندتهنو علاچو መጀመሪያ ጀነት የሚገባው መጀመሪያ የጀነትን በር የሚከፈትለት ከአላህ ባሪያዎች ውስጥ ለአንድ ሰው ብቻ ነው። ለማንም ሰው በር አይከፈትም ማለት ነው። سيدنا انس رضي الله عنه بزغبوت حديث لاي آتي الباب الجنة فاستفتح የጀነት በር ጋር درسና በሩ እንዲከፈትልኝ እጠይቃለሁ ወይም አንኳኳለሁ አሉ። فيقوم الخازن يا جنة بر طباقي رضوان يبالال سمو مالتنو يا زي ملائكة سم رضوان يبالال ارسم كبوتا ينسالالو فيقول من انت انت من نهبلو يتايقال انا محمد بي يملس اللتالو علو ارسم سيملس لا افته لأحد قبلك ولا اقوم لأحد بعدك ለማንም ሰው በር አልከፍተም ካንተ በፊት ይላል። ካንተ በኋላ ለማንም ሰው የጀነትን በር ለመክፈት ከቦታዬ አልነሳም ይላል። አቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ ደግሞ አነ አወሉ ማን ይፍታህ ለሁ الباب الجنه የጀነት በር መጀመሪያ የሚከፈትልኝ እኔ ነኝ አሉ። الا ان امراه تبادرني فأقول لها أنت سيت جن أنين قدما لمقبات تشك أداد دمينيان لچالو كزامت أيك أتالو علو مالكي أو ما انتي ما نشانشي من يفلقشنو كنبا في تمقابيو لمن دنو بيت أيك أتالو علو فتقول أنا امرأة قعدت على أيتامي እኔ የቲሞችን ሳሳድግ የነበርኩኝ ሴት ነኝ። ባልም አላገባም ብዬ ሌላ አባትም አላመጣላቸውም ብዬ ልጆችን ሌት ተቀን ዲናቸውን አስተምሬ በጥሩ ስነ ምግባር አሳድጊያቸው ለጥሩ ደረጃ ካደረስኳቸው በኋላ አላህ ዛሬ ካንተ ተሽቀዳድሜ እንድገባ አደረገኝ ትላለች። ይህም ማለት እንግዲህ እህቶቻችን ባሎቻቸውን ካጡ ማግባት የለባቸው ማለት ሳይሆን ይህች ሴት የቲሞችን ባሏ የሞተባትን ልጆቿን በሚገባ ሁኔታ ብቻዋን ደክማ አሳድጋ ምንዳዋ ይሄ ነበር ለማለት ነው። በዚህም በመጨረሻው ሐዲስ ላይ ደግሞ سيدنا عمر በዘገቡት ሐዲስ عن رسول الله صلى الله عليه وسلم إن الجنة حرمت على الأنبياء كلهم حتى أدخلها جنة أنبياء وچلاي انكوان سايكر حرام هنا لچ انيسال قباب فيت وحرمت على الأمم حتى تدخلها أمتي بهلم أمتلاي حرام هنا لج يا محمد عليه الصلاة والسلام أمت سايقبو يا مانم أمت اندات قبا حرام هنا باتالادو أهن رسول صلى الله عليه وسلم መጀመሪያ ጀነት ከገቡ በኋላ አንቢያዎች እንደየደረጃቸው ተከትለዋቸው ይገባሉ። ከአንቢያዎችም ቀጥሎ የሚገባው ሰይድና አቡበከር ናቸው። ተመልከቱ የሰይድና አቡበከርን ቦታ። ከአንቢያዎች ቀጥሎ የሚገቡት ጀነት ሰይድና አቡበከር ናቸው። ይህንንም የሚያመለክተው ሐዲስ أن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم آتاني جبريل فأخذ بيدي فأراني باب الجنة جبريل متعنا الجنيزو جنتنا أساين يا جنتن بر أساين يالو الذي تدخل منه أمتي يهن بر أمتي يعني أمتي يمي قبابت برنا ودى جنت يمي قبابت برنا يا سيين. فقال أبو بكر سيدنا أبو بكر يهن اندسمو يا رسول الله وددت أني كنت معك حتى أنظر إليه يا رسول الله بدأم تمني تشين برا كانت غارهني يا جنت برا بايوه ያንተ ኡመት የሚገባበትን የጀነት በር ካንተ ጋር ሆኜ ባየው በጣም ተመኘው አለ። فقال رسول الله صلى الله عليه وسلم رسول صلى الله عليه وسلم سيملسላቸው اما انك يا ابو بكر انتما يا ابو بكر አለ اول من يدخل الجنه من امتي انت የመጀመሪያው ሰው ከኡመቴ የመጀመሪያው ሰው ጀነት የሚገባው አንተ ነህ አሉት። ان ابي هريره رضي الله عنه قال رسول الله صلى الله عليه وسلم ان اول زمره تلج الجنه صورهم على سوره القمر ليله البدر የመጀመሪያው ቡድን ወደ ጀነት እንዲገቡ ከመፈቀድላቸው የመጀመሪያው ቡድን ፊታቸው እንደ ጨረቃ ያበራ ነው አሉ። لا يبسقون فيها جنتهم سيغبو مراقعቸውን አይተፉም አሉ። ولا يتمخطون كمراق ደሞ የወፈረውን በአረብኛ እንግዲህ በልغم ነው የምንለው ይህንን ጀነት ውስጥ አይተፉም። ይህንን እንግዲህ በየቦታው ምራቅንም ሆነ ይህንን ከምራቅ የወፈረውንም የሰው ልጅ የሚወጣውን በየቦታው መጥፋት በእስልምና በጣም የተከለከለ ነው። እዚ ላይ አንድ ሐዲስ የማስተውሰው የአንድ ጎሳዎች መሪ የነበረው እስልምና ተቀብሎ እስልምናን ተምሮ ረሱል ሰለላሁ ዐለይሂ ወሰለም ጋር በተቀመጠበት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም የመስጂዱ በር ፊት ለፊት ሆኖ መሬት ላይ ሲተፋያ ያሉ። በዚ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን ይጠሩና ይህ ሰው ካሁን በኋላ ጎሳውን እንዳያሰግድ ብለው ይከለክላሉ። በዚህ ጊዜ አንድ ቀን የሰላት አዛን ተደርጎ ኢቃም ሲያደርግ እሱ ቀደም ብሎ ሊያሰግዳቸው ወጣ ሲል የዚህ ሰው ጎሳዎች አታሰግደንም ረሱል ሰለላሁ ዐለይሂ ወሰለም እንደዛ ስትተፋ በየቦታው ስትተፋ ስላዩ እንዳ ያሰግድ ብለውን አላሉ። ሱብሃንአላህ። እና ጀነት ውስጥ ምራቃቸውንም ሌላውንም አይተፉም። ወላ የተጋወጡን ቆሻሻ ነገር አይወጣቸውም። ሽንት ቤት ገብተው መጸዳዳት አያስፈልጋቸውም። አንየቱሁም ሚነ ዘሃብ ወልፍዳ እቃቸው ሳህኖቻቸው ብርጭቆዎቻቸው ከወርቅና ከብር ነው አሉ። ወመጃሚርሁም من العلوى يميكوالو بتم عود علوى يميبال بهند اگر است يميبقل نو انگدي رسول صلى الله عليه وسلم بزمناچو بتام اجج بتام ودي هنا كهل لرسول صلى الله عليه وسلم بسطوتا ملكي متعلاچو نبر بنگراچن لاي كهل لسيت بيچ ايدلم لوندم نبره وندوج برسول صلى الله عليه وسلم جزينا بصحاباوچ زند بتام يتوددنا كحل عيناچو لا يادرغو نبر انا سيتوچ انگدي كحل ادرغو وچ موطات ايچلم ابيت وسط بچا نو مالت نو ولكل واحد من اهل الجنه زوجتان لنزهم سوچ لياندندو لا الله باريا ሁለት ሚስቶች ከሁር ዓይን ይሰጣቸዋል። ጀነት የገባ ማንኛውም ሰው ምንም ያህል ኢማኑ ቢለካ ሁለት ሚስት ከሁር ዓይን ይኖሩታል ማለት ነው። ከሸሂድ በስተቀር ሸሂዶች ሁላችሁም እንደምታውቁት ከሁር ዓይን 72 ሚስቶች ናቸው የሚኖሩት። እንግዲህ ለሸሂድ 72 ከሁር ዓይን ሲሰጣው ለሌላው ደግሞ ሁለት ሚስቶች ከሁር ዓይን ይሰጣቸዋል ማለት ነው። ስለነዚህም ሁር ዓይን ምን ያህል ውበት እንዳላቸው ሲናገሩ ዩራ ሙኹሳቂሃ ሚን ወራኢ ላህም፣ ሰውነቷ እንደ መስታወት ከመሆኑ የተነሳ የለበሰችውን ልብስ አልፎ ቆዳዋና ስጋዋን አልፎ የጎና አጥንት ይታያል አሉ። ሰውነቷ እንግዲህ እንደ መስታወት ማለት ነው። አጥንቷ ከልብሷ አልፎ ከቆዳዋ አልፎ ከስጋዋ አልፎ አጥንቷ ከውስጥ ይታያል ማለት ነው። ቁሉብሁም ከቀልብ ረጁልን ዋሂድ፣ ጀነት የሚገቡ ሰዎች ልባቸው አንድ ሆኖ ነው የሚገቡት። እንደ አንድ ሰው ልብ ሆኖ ነው የሚገቡት። ማለትም ጥላቻ፣ ምቀኝነትና ኩርፊያ በመሐከላቸው አይኖርም። ወነዛዕና ማ ፊ ሱዱሪሂም ሚን ግል፣ አላህ በቁርአኑ ላይ ሲነግረን ጀነት ከመግባታቸው በፊት ልባቸው ውስጥ የነበረውን ሕቅድ፣ ጥላቻና ሐሰድ አውጥተንላቸዋል አለ። ፈሁም ፊ ነዒምን ዳኢም ላ የንቀጢዕ፣ የዘላለም የማያቋርጥ ኒዕማ ውስጥ ናቸው ያሉት አሉ። በሌላ ሐዲስ ላይ እንደዚሁ አምሻጡሁም ዘሀብ፣ ሙሽጣቸውም ማበጠሪያቸው ከወርቅ ነው አሉ። ወረሽሁሁም ልምስክ፣ ላባቸው ምስክ ነው። ይህም ማለት የጀነት ሰዎች ይበላሉ፣ ይጠጣሉ፣ ነገር ግን ከሰውነታቸው ውስጥ ቆሻሻ ነገር አይወጣቸውም። የሚወጣቸው በቆሻሻ ፋንታ ምስክ ሆኖ ነው የሚወጣቸው። በሌላ ሐዲስ ላይ ደግሞ የጀነት ሰዎች ጀነት የሚገቡት ዕድሜያቸው 33 ሆኖ ነው። በ33 ዕድሜ አካባቢ ሆነው ነው ጀነት የሚገቡት። እኽዋኒ ወአኸዋቲ፣ የአላህ ፍቃድ ከሆነ በሚቀጥለው ሳምንት የዳሩል አኽራን ትምህርት ለመጨረሻ ጊዜ ስናይ ወይም ስንደመድም ጀነት ውስጥ ስላሉ ድሎቶችና ጀነት ውስጥ ስለሚከሰቱ አንዳንድ በጣም አስደናቂ የሆኑ ነገሮችን በመመልከት የዳሩል አኽራን ትምህርት እናበቃለን ማለት ነው። ሱብሓነከ አላሁመ ወቢሐምዲከ አሽሐዱ አላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ረሕማን ረሒም፣ አልሐምዱሊላሂ ረቢል ዓለሚን፣ ሐምደ ዒባዲሂ ሻኪሪን አዛኪሪን፣ ሐምደን ዩዋፊ ኒዕመላሂ ዐለይና ወዩካፊኡ መዚዳ وصلاة وسلاما على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه صلاة وسلاما دائمين متلازمين إلى يوم الدين أما بعد إخواني وأخواتي السلام عليكم ورحمة الله وبركاته بلف سامنت سل جنة يجمرنا وندرس بمكتال በዛሬው ቀን የዳሩል አኽራን ትምህርት እንደመድማለን እንዳልነው ስለ ጀነት ሁለተኛውንና የመጨረሻውን ክፍል በማየት ደርሳችንን እናበቃለን ማለት ነው ኢንሻአላህ። ስለ ጀነት በብዙ የአላህ አንቀጾችና በረሱል ሰለላሁ ዐለይሂ ወሰለም ሐዲስ በሰፊው ተነግሯል። ነገር ግን እነዚህን ሁሉ አንቀጾችና ሐዲሶችን በዚህ በአጭር ወቅት ውስጥ ሁሉንም ጠቅሶ ለማለፍ በጣም ያስቸግራል። ስለ ጀነት ምንነት አጠቃላይ የሆነ ዕውቀት የሚሰጠን ሐዲስ አላህ በሐዲስ አልቁድስይ ላይ የተናገረው ሲሆን ይህም ሐዲስ በአቡ ሁረይራ ረዲየላሁ አንሁ የተዘገበ ሲሆን አን ነቢይ ሰለላሁ ዐለይሂ ወሰለም ቃል قال الله عز وجل الله تناغرو الله لرسول صلى الله عليه وسلم أعددت لعباد الصالحين ما لا عين رأت لبارياوچي صالح لهونوت بارياوچي عين يالايچون يسو لج عين يالايچون ازغاج تشيلاچو الله عليه ولا اذن سمعت يمنم سو جورو سمتو يماياك منم نجر سلا جنت سمتو اياك مالتنو ولا خطر على قلب بشر በማንኛውም ሁኔታ በማንኛውም መልኩ በሰው ልጅ ልብ ላይ ተስሎ አይታወቅም አለ አላህ። ለዚህም በአላህ አንቀጽ ውስጥ በቁርአኑ ሱረቱ ሰጅዳ ውስጥ ሲነገረን አለ تعلم نفس ما اخفي لهم من قرة اعين جزاء بما كانوا يعملون ማንኛውም ነፍስ ለመልካም ስራዋ አላህ ምን እንዳዘጋጀላት አታውቅም አለ ሱብሃነሁ ወተዓላ። አሁን ጀነት አገባባችንን ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን አቢ ሰዒድ አልኹድሪ በዘገቡት ሐዲስ ላይ አን ነብይ ሰለላሁ ዐለይሂ ወሰለም ማን ማተ ሚን አህሊል ጀና የጀነት ሰው ሆኖ ኻቲማ አምሮለት የጀነት ሰው ሆኖ የሞተ ሚን ሰጊርን አው ከቢር በዱንያ ላይ ሆኖ እንግዲህ ህፃን ልጅም ሆነ እድሜው ገፍቶ 80ም ሆነ 90ም ሆነ 100ም ሆነ በዛ እድሜ የሞተ ከሆነ አላህ ጀነት ሲያስገባው ይረዱነ በኒ 30 في الجنه ወደ ጀነት ሲገቡ ወደ 30 አመት እድሜ ሆነው ነው የሚገቡት 30 አመት ወጣት ሆነው ነው የሚገቡት لا يزيدون عليها ابدا كذا ايجمرهم كثلاثه امت ادمي ايجمرهم وكذلك اهل النار الله كاسات يطبقننا يا اساتم سوچ ادمياچو بذا ادمي هونو نو ادمياچو 30 امت هونو نو جهنم يميغبوت معنات نو اندزيو دغمو بليلا حديث لاي على صوره ابيهم ادم 60 ذراعا في السماء የጀነት ሰዎች ጀነት ሲገቡ ባባታቸው መልክ ሆነው ነው የሚገቡት። ያባታቸው ቁመት ስንት ነው እንግዲህ? 60 ዚራአን 60 ክንድ ርዝመት ሆነው ነው ጀነት የሚገቡት ማለት ነው። በጣም ረጅም ማለት ነው። አሁንም አቢ ሁረይራ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ አን ነብይ ሰለላሁ ዐለይሂ ወሰለም ማን ይድኹሉ الجነተ ينعم ولا ييأس ጀነት የሚገባ ሰው ይደለዋል ንዕማ በንዕማ ይሆናል ተስፋ አይቆርጥም አይበሳጭም አያኮርፍም ምቀኝነት የለም ሐሰድ የለም የጀነት ሰው ላ ተብላ ሲያቦ ልብሱ አያልቅም አያረጅም ወላ የፍና ሸባቦ ወጣትነቱ ደግሞ በዛው በ30 አመቱ እድሜ ልኩን ይኖራል እስከሞት ድረስ የሚል ነገር የለም ሞት የለም ጀነት ውስጥ ማለት ነው። እንደዚሁ በሌላ ሐዲስ ላይ ወማ ፊል ጀነቲ አዕዘብ ጀነት ውስጥ ወንደላጤ የለም። እያንዳንዱ አላህ የጀነት ሰው ይበለንና እያንዳንዱ ሰው ጀነት ሲገባ ሁለት ሁለት ሚስቶች ከሁረል አይን ያገባል ማለት ነው። አላህ ከታደሉ ሰዎች ያድርገንና አንዳንድ የታደሉ ሰዎች ካለምንም ድካምና ስቃይ ጀነት ግቡ ይባላሉ። እነዚህም ሰዎች እንግዲህ ሚዛን ላይ አይቆሙም ምንም አይነት ሂሳብ የለባቸውም። ይሄንን ማስመልክቶ አላህ Subhanahu Wa Ta'ala ሲነግረን للذين احسنوا الحسنى وزياده ለነዚያ መልካም ለሰሩት መልካም ነገርና ጭማሪ ማላቸው ولا يرهق وجوههم قتر ولا ذله ፊቶቻቸውንም ጥቁረትና ውርደት አይሸፍናቸውም اولئك اصحاب الجنه هم فيها خالدون እነዚያ የጀነት ሰዎች ናቸው እነርሱም በውስጧ የዘላለም ነዋሪዎች ናቸው አለ ረሱል ሰለላሁ ዐለይሂ ወሰለም። እንደገና ሲናገሩ وعدني ربي سبحانه وتعالى ان يدخل الجنه من امتي 70000 لا حساب عليهم الله قال جبتولኛል አሉ። ከኡመቴ 70000 ሰው ጀነት ሊያስገባ እነዚህ 70000 ሰዎች ምንም አይነት حساب አይኖርባቸውም اللهم اجعلنا منهم الله يزاسو ያድርገን ولا عذاب عذاب የለባቸውም ስቃይና ጭንቀት የለባቸውም مع كل الف 70 الف ከያንዳንዱ ሰዎች ጋር ከነዚህ ከ70 ሺዎቹ ጋራ ለያንዳንዱ ሰው ደግሞ 70 ሺ ሰው ይሰጣቸዋል 70 ሺዎቹም እያንዳንዳቸው 70 ሺ 70 ሺ ያዙ ነው ጀነት የሚገቡት ማለት ነው اللهم اجعلنا منهم እነዚህ አይነት ሰዎች ምን አይነት ሰዎች ናቸው الذين امنوا باياتنا وكانوا مسلمين ቀላል ነው الله ሂዳያ ለሰጠው ሰው በጣም ቀላል ነው الذين امنوا باياتنا وكانوا مسلمين በአንቀጾቻችን ያመኑና ለኛም ፍጹም ታዛዦች የሆኑ ናቸው ኸምራ አትጠጣ በሪባ አትገበያይ ዚና አትስራ ይሄን ሁሉ ሰላስ ስገድ ዘካ አውጣ ሐጅ ሂድ በነዚህ ሁሉ ተስማምተው ለአላህ እጃቸውን የሰጡ ሰዎች ምንዳቸው ከፍ ያለ ይሆናል ادخلوا الجنه انتم وازواجكم تحبرون ጀነት ግቡ እናንተም ሚስቶቻችሁም ቤተሰቦቻችሁም ጀነት ግቡ ትደሰታላችሁ ትከብራላችሁ يطاف عليهم بصحاف من ذهب واكواب ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በነርሱ ላይ ይዘዋወራሉ ጀነት ውስጥ ያቀርቡላቸዋል ማለት ነው وفيها ما تشتهي الانفس وتلذ الاعين በእርሷም ውስጥ በጀነት ውስጥም ነፍሶቻቸው የሚከጅለውን በሙሉ ያገኛሉ አይኖቻቸውም የሚደሰቱበት ሁሉ አለ وانتم فيها خالدون እናንተም በውስጧ ለዘላለም ትኖራላችሁ ይባላሉ وتلك الجنة التي أورثتموها بما كنتم تعملون የዚህ ሽልማት ምክንያት በዱንያ ላይ ተሰሩት በነበራችሁ ሥራ ምንዳችሁ ጀነት ነው ይባላሉ አለ ሱብሃነሁ ወተዓላ ለእናንተ በውስጧ ብዙ የምትበሉት ፍራፍሬዎች አላችሁ ሌላው ያላህን ባሪያ ጀነት ካለምንም ችግር የሚያስገባው ሰበብ ማሚን ሙስሊሚን የተወፋ ለሁ ثلاثه من الولد لم يبلغ الحنث ማንኛውም ሙስሊም በዱንያ ላይ ያለ ለአቅመ አዳም ያልደረሱ 3 ልጆች ከመቱበት الا تلقاه من ابواب الجنه 8 من ايها شاء دخل እነዚህ 3 ልጆች በስምንቱም የጀነት በር ላይ የተጠበቁት ከስምንቱም በር በፈለገው እንዲገባ ያደርጉታል እነዚህ 3 ልጆች እንግዲህ ያምጻሉ ማለት ነው እኛ ስንሞት አባታችን በዱንያ ላይ ሰብር አድርጎ ሁሉንም ነገር ለአላህ ሰጥቶ እስከዛሬ የቆየውን እሱ ሳይገባ እኛም ማንገባም ጀነት በማለት ያምጻሉ በዚህ ጊዜ አላህ ሁሉም ተያይዘው ጀነት እንዲገቡ ያደርጋቸዋል በሌላ ሐዲስ ላይ ደግሞ አንድ ሰው ውዱእ አድርጎ ውዱእንም በትክክል ካደረገ በኋላ ውዱእንም አድርጎ እንደጨረሰ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አንነ ሙሐመደን አብዱሁ ወረሱሉሁ ያለ እንደሆነ ኢላ ፉቲሐት ለሁ 8 አብዋብ ሚን አልጀና يدخሉ ሚን አይሃ ሻ ውዱእ አድርጎ ከጨረሰ በኋላ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አንነ ሙሐመደን አብዱሁ ወረሱሉሁ ያለ እንደሆነ ስምንቱም የጀነት በር ከፈተለትና በፈለከው በር ግባ ይባላል በሌላ በኩል ደግሞ የጀነት ቤቶችን ስናይ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን ኢነ ፊል ጀነቲ ጉራፈን ዩራ ዛሂሩሃ ሚን ባጢኒሃ ጀነት ውስጥ ወጪው ከውስጥ የሚታይ ወባጢኑሃ ሚን ዛሂሪሃ ውስጡ ደግሞ ውጭ ሆኖ የሚታይ መስታወት የመሰለ ቤት ማለት ነው አለላችኋሉ አዐደላሁ ተዓላ ሊመን አጥዓመ ጣዓም ይህንን ቤት አላህ ያዘጋጀው ድሃን ላበላ ሰው ነው እንግዲህ ድሃን ያበላ ማለት ደብቆ ሰው እንዲያይለ ሳይሆን ደብቆ ድሃውንም ሳያዋርደው ቀስ ብሎ የሚፈልገውን ነገር ልጆቹን ቤተሰቦቹን እንዲያበላ እርሱም እንዲበላ ደብቆ የሚሰጥ ማለት ነው። وعلان الكلام ንግግሩን ደግሞ ለስለስ ያደረገ አላህ ሱብሃነሁ ወተዓላ ነብዩላህ ሙሳን ወደ ፍርዓውን ሲልክ ፍርዓውን እንግዲህ ታቃላችሁ ማንንም ሰው ያላለው ነው ያለው አነ ረብኩም الاعلى እኔ የናንተ ጌታ ነኝ ሌላ ጌታ የላችሁም ፈጣሪ የለም ካለኔ ብሎ ያለ ነው። ግን አላህ ነብዩላህ ሙሳንና ሃሩንን ሲልካቸው وقولا لهم قولا لينا ለስላሳ ንግግር አናግሩት ነው ያለው። እኛ መሐላችን ሙስሊሞች ለስለስ ያለ ንግግር በመሐላችን አለ ወይ? በምንለያይበት ጊዜ በማንስማማበት ጊዜ ለስለስ ያለ ንግግር እንናገራለን ወይስ የሚያስከፋ ንግግር ነው የምንናገረው? ወአላነል ከላም ያቺ ቤት እንግዲህ ጀነት ውስጥ ያለችው ቤት ያ ንግግሩ ለስለስ ያለ ሰው ለሱ ነው። ወታበዐ ሲያም ሲያም ደግሞ በየጊዜው የሚጾም ረመዳንን ከጾመ ሸዋልን ከዛ ዙልሂጃን ከዛ ደግሞ አሹራን እንደዛ ያለ ጾምን እየተከታተለ ሰኞና ሐሙስን እንደዛ ያለ የሚጾም ወሰላ ቢሌይሊ ወናሱ ኒያም ሰዎች እንቅልፍ ውስጥ ሆነው ማንንም ሰው በማይሰማበት ጊዜ እሱ ተነስተው ቀስ ብሎ ውዱ አድርጎ በዛ ሌሊት ወደ አላህ የሚያለቅስ ያቺ ቤት ተዘጋጅታለች ማለት ነው ጀነት ውስጥ። አላህ በቁርአኑ ላይ ሲናገር في جنات عالية በከፍተኛ ጀነት ውስጥ ናቸው። እነዚህ ከላይ የተጠቀሱ ሰዎች እንግዲህ በከፍተኛ ጀነት ውስጥ ናቸው። ደረጃቸው ጀነት ውስጥ ከፍ ያለ ነው። لا تسمع فيها لاغية በውስጧ ውድቅ ነገር አይሰሙም። የሰው ልጅ ነፍስ ውድቅ የምታደርገው ምንድነች? መበሳጨት፣ ማክረፍ፣ ሐሰድ፣ ህቅድ፣ የሰው በደል፣ ሰው የሚያስከፋን ይሄ ሁሉ ጀነት ውስጥ አይሰማቸውም አያገኛቸውም ማለት ነው። በውስጧ ፈሳሾች ምንጮች አሉ። እነዚህም ፈሳሾች ወንዞች ስንት እንደሆኑ ኢንሻአላህ ከጥቂት ጊዜ በኋላ እንመለከታለን ማለት ነው። በውስጧ ከፍ የተደረጉ አልጋዎች አሉ። በተርታ የተቀመጡ ብርጭቆዎች፣ ኩባያዎች አሉ። የተደረደሩ ትራሶች፣ መከዳዎች አሉ። የተነጠፉ ስጃዳዎች አሉ አለ ሱብሃንአላህ። ረሱል ሰለላሁ ዐለይሂ ወሰለም ጀነት ውስጥ ከቤት ሌላ ደግሞ ለሙእሚን ድንኳኖች አሉ አሉ። እነዚህም ድንኳኖች ርዝመታቸው እንግዲህ ጡሉሃ ፍሰማኢ 60 ሚላ እነዚህ ድንኳኖች እንግዲህ ርዝመታቸው ወደ ላይ 60 ማይል ነው አለ። 96 ኪሎ ሜትር ማለት ነው ወደ ላይ ሱብሃንአላህ። ወአርዱሃ 60 ሚላ ስፋቱ ደግሞ 60 ማይል ነው እንደዚሁ 96 ኪሎ ሜትር ስፋቱ ለአንድ ሰው ድንኳን። ለልሙእሚን ፊሃ አህሉን ለሙእሚን እዛ ድንኳን ውስጥ እዚ ሰፊ ድንኳን ውስጥ ሚስቶቹ አሉ። የጦፉ አለይሂሙል ሙእሚን ሙእሚን እነዚህ ሚስቶቹ ላይ እየዞረ ይጎበኛቸዋል። ፈላ የራ ባዕዱሁም ባዕዳ እዚ ድንኳን ውስጥ እንግዲህ ቤት አይደለም ድንኳን ነው፣ ግን ማንም ማንንም አያይም። አንደኛው ሚስቱ ሌላኛዋን አታይም በዚ ድንኳን ውስጥ ብለው ተናገሩ። አላህ የጀነት ውስጥ ዛፎችንም አቅላችን በእውነት ሊያስበው በማይችል ሁኔታ ፈጥሮልናል ማለት ነው። ዑለማዎች ተጠይቀው አላህ ለምንድን ነው ምግብም ቤትም ዛፍም ወፎችንም ከዱንያ ስም የተጠቀመው? ሌላ ስም ለምን አልሰጣቸውም? ለምን የተመሳሰለ ሆነ ብለው ዑለማዎችን ሲጠይቁ አላህ ከራህመቱ የተነሳ ጀነት ውስጥ ያለውን ነገር ስናስበው ቀለል እንዲልልን ለዛፍም ዛፍ ብሎ ስም ሰጥቶታል፣ ለወፍም ወፍ ብሎ ሰጥቶታል፣ ለወንዝም ወንዝ ብሎ ሰጥቶታል። በዚህ አይነት ሁኔታ ነገሩ ቀለል ብሎ እንዲገባን በዱንያ ላይ የሰጣቸውን ስም በአኺራ ላይም በጀነትም እንደዛ አይነት ስም ሰጥቷቸዋል ብለው መልሰዋል። የጀነት ውስጥ ዛፎች ተመልከቱ። ኢነ ፊል ጀነቲ ለሸጀራ የሲሩ ራክብ ፊ ዝልሃ ሚአተ ዓሚን ላ የቅጣዕሃ። አንድ ሰው በጀነት ውስጥ ባለ የዛፍ ጥላ ስር ለመቶ ዓመታት ይጓዝና አያቋርጠውም አሉ። በአንድ ዛፍ በአንድ የጀነት ዛፍ ጥላ ስር አንድ ሰው መቶ ዓመት ይጓዛል። ሱብሓነላህ። በዚህም ዛፍ ላይ የተለያዩ ምግቦች አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን የምግቡን ብዛት 72 ለውነ ሚነ ጣዓም ነው ያሉት። 72 አይነት ምግብ አለ በእንደነዚህ አይነት ዛፎች። ጀነት ውስጥ ባሉ ዛፎች ላይ 72 አይነት ምግብ ነው ያለው። ማ ፊሃ ለውን የሽባህ አልአኸር፣ አንዱ አንደኛውን አይመስልም፣ መልኩና ከለሩ አንዱ አንዱን አይመስልም አሉ። አላህ ስብሓነሁ ወተዓላ በቁርአን ላይ ሲነግረን ይህንን አስመልክቶ ማለት ነው፣ ወዳንየተን ዐለይህም ዚላሉሃ ወዙሊለት ቁጡፉሃ ተድሊላ። ዛፎቿም በእነርሱ ላይ የቀረበች የቀረበች ማለት ፍራፍሬዎቿም ለለቃሚዎች የገራች ነች አለ። ሱብሓነላህ። በጀነት ውስጥ አላህ የጀነት ሰው ይበለንና በጀነት ውስጥ አላህ ለባሪያው የሰጠው ኃይል አለ። ረሱል ሰለላሁ ዐለይሂ ወሰለም ዘይድ ብን አርቀም በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ጃአ ረጁል ሚነል የሁድ ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ አንድ የሁድ ረሱል ሰለላሁ ዐለይሂ ወሰለምን ሊጠይቃቸው ወደ እርሳቸው መጣ። ያ አበል ቃስም፣ የቃስም አባት ሆይ፣ አተዝዑሙነ አነ አህለል ጀና ያእኩሉነ ወይሽረቡን፣ እናንተ የጀነት ሰዎች ይበላሉ ይጠጣሉ ብላችሁ ታምናላችሁ ወይ በማለት ጠየቃቸው። ፈቃል ረሱል ሰለላሁ ዐለይሂ ወሰለም ሲመልሱለት ወለዚ ነፍሲ ቢየዲህ፣ ረሱል ሰለላሁ ዐለይሂ ወሰለም በጣም የከፋ ነገር ሳይሆን በነፍሳቸው አይምሉም ማለት ነው። ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ በሆነው እምላለሁ አሉ። ኢነ ለረጁል ምንሁም ለዩዕጣ ቁወተ ሚአተ ረጁልን ፊል አክል፣ አንድ ሰው የጀነት ሰው አላህ የመቶ ሰው ጉልበት በጀነት ውስጥ ይሰጠዋል። ይህም ጉልበቱ በምን በምን ላይ ሲበላ የመቶ ሰውን ምግብ ያህል ነው የሚበላው። ወሸራብ ሲጠጣም የመቶ ሰውን ያህል ነው የሚጠጣው። ወልጅማዕ የግብረ ሥጋ ግንኙነትም ሲያከናውን የመቶ ሰውን ያህል ጉልበት ነው አላህ የሰጠው። ወሸሃዋት የግብረ ሥጋ ግንኙነትም ሸሃዋት ቢሆን የምግብ ቢሆንም የመጠጥም የመዝናናትም ሻህዋ የመቶ ሰው ያህል ቁዋ ነው የሰጠው ማለት ነው። ቃለ ረጁል የሁዲውም ሰው መልሶ ጠየቀ። ፈኢነ ለዚ ያእኩል ወየሽረብ ተኩን ለሁ ሃጃ። ሰውየውም ሲጠይቅ ረሱል ሰለላሁ ዐለይሂ ወሰለምን ማንኛውም ሰው እኮ ከበላ ከጠጣ ሃጃ ይኖረዋል። ሃጃ ማለት እዚህ ላይ ምን ማለት ነው? ሽንት ቤት መሄድ ያስፈልገዋል። ከበላ ከጠጣ መጸዳዳት ያስፈልገዋል። ላብ ይኖረዋል። እንዴት ነው የሚያደርገው ጀነት ውስጥ ብሎ ጠየቀ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱለት ወለይሰ ፊል ጀነቲ አዛ፣ ጀነት ውስጥ አዛ የለም። ይሄ እኮ የሚወጣን አዛ የሚያደርገን ነገር ነው ሰውነታችን ውስጥ። ሽንት ቤት ገብተን ስንጸዳዳና ስንወጣ የሚሰማን ራሃ አዛ ሲያደርገን የነበረ ነው። ጀነት ውስጥ አዛ የለም አሉ። ረሱል ሰለላሁ ዐለይሂ ወሰለምም ሲመልሱለት እያንዳንዱ ሰው እዛ ሲበላ ሲጠጣ የሚጸዳዳው በላቡ ነው። ቆሻሻው ከሰውነቱ በላብ አይነት ሁኔታ ይወጣል። ይህም ላብ እንግዲህ ምስክ ሆኖ ነው የሚወጣው። አሁንም የጀነት ሰዎችን ልብስ ስንመለከት ደግሞ ወሊባሱሁም ፊሃ ሐሪር፣ በእርሷ ውስጥ ልብሶቻቸውም ሐሪር ናቸው። በተለይ በሙስሊም እኛ ወንዶች ሐሪር የሆነ ነገርና ወርቅን ማራቅ አለብን። በዱንያ ላይ ወርቅንና ሐሪርን የተጠቀመ አኺራ ላይ አላህ ይነፍገዋል ማለት ነው። እንደዚሁ ደግሞ ዘፈንን የሰማ ቁርአን ጀነቱ ሲቀራ አላህ ጆሮውን አያሰማውም ማለት ነው። እንደዚህ ያለን አላህ ከከለከለን ነገሮች መከልከል አለብን። የጀነ ሰዎች የሚሳፈሩ በፈረሶች አሉ። አንድ ቀን አብዱራህማን ኢብኑ ሰዓዳ ረዲየላሁ አንሁ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቁ هل في الجنة خيل خيل ማለት ከብት እነዚህ በቅሎ ፈረስ ማለት ነው እነዚህ ነገሮች ጀነት ውስጥ አሉ ወይ ብለው ሰይድና አብዱራህማን ኢብኑ ሰዓዳ ጠየቁ። ይሄንንም የጠየቁበት ምክንያት አብዱራህማን ኢብኑ ሰዓዳ በዱንያ ላይ በጣም ከብቶችን ይወዱ ነበር፣ የውድድ ፈረሶችን በጣም ይወዱ ነበር። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱላቸው ان ادخلك الله يا عبد الرحمن يا عبد الرحمن الله جنت ياسكباه اندونا كان لك فيها فرس من الياقوت لها جناحان تطير بك حيث شئت جنت ياسكباه اندونا يا عبد الرحمن قالوا فرس ينورحال ان الذي فرسوج كياقوت ناتشو ሁለት ክንፎች አላቸው የፈለክበት ቦታ ጀነት ውስጥ ይዘውህ ይበራሉ ብለው ነገሯቸው ማለት ነው። በሌላ ሐዲስ ላይ ደግሞ ጀነት ውስጥ ያሉ ፈረሶች ወላ ተቡል ሰገራ አይወጣትም አሉ። ለሃ አጅኒሃ ጀነት ውስጥ ያሉ ፈረሶች ክንፎች አሏቸው። ኸጥዋሃ መደል በሰር አይኗ ያረፈበት ቦታ ነው እግሯም ያርፈው። ለምሳሌ ያህል አይኗ ከዚህ ተነስቶ መካ ላይ ያረፈ እንደሆነ አንድ እግሯ የሚያርፈው መካ ላይ ማለት ነው። ተርከቡሃ አህሉል ጀና ፈተጢሩ ቢሂም ሐይሱ ሻኡ የጀነት ሰዎች ይሳፈሯታል የፈለጉበት ቦታ ይዛቸው ትሄዳለች አሉ። ፈየቁሉ ለዚነ አስፈለ ሚንሁም ደረጃ ከነዚህ ሰዎችም ፈረስ ከሚሳፈሩት ሰዎችም ዝቅ ብለው የሚገኙት የጀነት ዝቅተኛ ቦታ ያሉት ሰዎች ደግሞ ይጠይቃሉ አሉ። እነዚህ ያንተ ባሪያዎች በምንድን ነው ይህንን ሁሉ ከራማ ያገኙት ይህንን ሁሉ ሽልማት ያገኙት በምንድን ነው ብለው ይጠይቃሉ። فيقال لهم كانوا يصلون بالليل وكنتم تنامون سبحان الله الله ሲመልስላቸው እነዚህ ሰዎች ይህንን ሁሉ ከራማና ሽልማት ያገኙት ሌሊት በዱንያ ላይ እናንተ ስትተኙ እነርሱ ቆመው ይሰግዱ ነበር ወካኑ የሱሙነ ወኩንቱም ታኩሉን እናንተ ትበሉ ነበር እነሱ ግን ነዋፊሉ ሁሉ አይቀራቸውም ሁሉንም ይጾሙ ነበር። ወካኑ ينفقون وكنتم تبخلون ከሚወዱት ገንዘብ ከሚሳሱለት ገንዘብ እያወጡ በአላህ መንገድ ላይ ሰደቃና ቸር በሆነ ቦታ ላይ ያወጡ ነበር እናንተ ግን ተሰስቱ ነበር። በዱንያ ላይ እንግዲህ አንድ ነገር ዶኔት አድርጉ ወይንም እርዱ በሚባልበት ጊዜ አንዳንድ ሰዎች ለማበረታታት ያህል እያነሱ ሲሰጡ ለነገ ሳይሉ ሲሰጡ የሰሰቱ ሰዎች ደግሞ አይህማ ለዩሊንታ ብሎ ነው የሚሰጠው ብለው ያማቸዋል ማለት ነው። ሱብሃንአላህ ወካኑ ينفقون وكنتم تبخلون الناس ሲሰጡ እናንተ ተሰስቱ ነበር። ወካኑ يقاتلون وكنتم تجبنون እናንተ ፈሪዎች ሆናችሁ ቤታችሁ በተቀመጣችሁበት እነርሱ ከቤታቸው ከሚስቶቻቸው ልጆቻቸውን ትተው ጂሃድ ይወጡ ነበር በማለት ይመልሱላቸዋል። ለዚህ ነው ከፍተኛውን ሽልማትና ከራማ ጀነት ውስጥ ያገኙት በማለት ይመለስላቸዋል። የጀነት ሰዎች ምግብና መጠጥን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ጀነት ውስጥ ዝቅተኛው ደረጃ ያሉት ሰዎች እያንዳንዳቸው 10000 ኻድም ሰራተኞች ሚካድማቸው አሉ። ማአኩል ኻድሚን ሰፍሃታን እያንዳንዱ ኻድም በእጆቹ ሁለት ትሪዎችን ይዞ ይሄዳል። አንደኛው ከብር ሁለተኛው ከወርቅ እነዚህን ሳህኖች ይዞ ቆሞ ይጠብቃል ማለት ነው። ፊኩል ሰፍሃ ለውን ለይሰ ፊል ኡኽራ ምስልሃ ምግብና መጠጥ የተቀመጠው እዚህ ትሪ ላይ እያንዳንዱ ላይ ያለው ከሌላው የተለየ ነው ብለው ተናገሩ። ያአኩሉ ምን አኺሪሂ ከማ ያአኩሉ ምን አወሊሂ ከአንዱ የበላውን ያህል ከሌላውም ይበላል እንደዚሁ ደግሞ ጣዕሙ እንደዚሁ የተመሳሰለ አይደለም አሉ። لا يبولون ولا يتغوطون ولا يتمخطون لشنتنا لسقرا شنت بيت عقبهم ولا يتمخطون اندزيو دقمو عيتفو من ماينت نقر ميتفو تأينور مالو يميتاتوتم دقمو كوانزيسي هون بجنة وست عراتاينت وانزالة اندزيهم وانزوج الله بقرآنو لين دقلس اللن يوها وانز يوتت وانز يخمر وانز مالتنو يهي خمرن قدي አያሰክረ የመጨረሻው ደግሞ የማር ወንዝ አላህ ሱብሃነሁ ወተዓላ በቁርአኑ ላይ እንደገለጸልን መዘኑል ጀነቲ ለቲ ውዒደል ሙተቂን የነዛ ጥንቁቆች ሙተቂኖች ተስፋ ጀነት ነች አለ። ያቺም ጀነት የምትመስለው አለ ፊሃ አንሃሩ ሚማኢን ገይሪ አሲን በውስጧ ሽታው ከማይለወጥ ውሃ ወንዞች አላቸው። ወአንሃሩ ሚን ለበን ለም የተገየር ጣዕሙ ጣዕሙ ከማይለወጠው ወተትም ወንዞች አላቸው። ወአንሃሩ ሚን ኸምሪ ለዘት ልሻሪቢን ለጠጪዎች ሁሉ ጣፋጭ ከሆነችው የወይን መጠጥ ወንዞች አላቸው። وَأَنْهَارٌ مِنْ عَسَلٍ مُصَفًّى كَتَنَطَّرَ مَارَم وَنْزُوچ አሉባቸው አለ سبحانه وتعالى በሌላ አያ ላይ ደግሞ لا يذوقون فيها الموت إلا موتة الأولى የፊተኛይቱን ሞት እንጂ ዳግመኛ በጀነት ውስጥ ሞትን አይቀምሱም። መጀመሪያ ዱንያ ላይ ሞተዋል ካሁን በኋላ አይሞቱም አለ። እንግዲህ ጀነት የሚገባ ሰው ሞት አያገኘው ሞት የለም ማለት ነው። ጀሃነምም አላህ ከጀሃነም ይጠብቀንና ጀሃነምም የገባ ሞትን አይቀምስም። لا يموت فيها ولا يحيى ያለው ጀሃነም ውስጥ ግን ሞትም የለም ህይወትም የለም። አላህ ይጠብቀን ሱብሃነሁ ወተዓላ። እንግዲህ ሞት የለም ካልን ጀነት ውስጥ እንቅልፍ አለ ወይ? የዚህንም መልስ የሚመልስልን حديث عن جابر بن عبد الله رسول صلى الله عليه وسلم سيطيق اينام اهل الجنه جنه وسط اهل سوج يا جنه سوج يتنيالو وي بلو طيقه فقال رسول الله صلى الله عليه وسلم رسول صلى الله عليه وسلم سيملسو النوم اخو الموت انقلف يموت وندمنو واهل الجنه لا ينامون የጀነት ሰዎች አይተኙም። ጀነት ውስጥ እንቅልፍ የለም ማለት ነው። ምክንያቱም እንቅልፍ የሞት ወንድም ስለሆነ ሞትን የመሳሰለ ነገር የጀነት ሰዎችን አይነካም ማለት ነው። የጀነት ሰዎች ጀነት ውስጥ ዚያራ ይደራረጋሉ። اخواني واخواتي بدنيا لا صالح የሆኑ ሰዎችም መተዋወቅ መጠጋት መቆራኘት በጣም አስፈላጊ ነው። رسول صلى الله عليه وسلم اندنقرون هلت يا الله بارياوج بدنيا لا يتوادو عندن يو صالح ينبرو النبلنا جنة وستيسي قبا ليلو بسر رو مأسيا دقمو جهنم مستلي قبا يچلال جنة وستي قباو صالح يهونو سو وداجون جنة وستي مفلقي جمرال يات اونا ودا جهنم اند قبا يوك انا ودا الله يتارال يا رب ወዳጅ ጀሃነም ውስጥ ገብቶ እየተሰቃየሳለ እኔ በጀነት ውስጥ ሆኜ አንድ ደስታ ወይም ድሎት አይሰማኝም ብሎ ለአላህ ይጣራል። በዚህ ጊዜ አላህ ወዳጅህን ከጀሃነም ውስጥ አውጣውና ጀነት አስገባው ይለዋል። ጀሃነም ውስጥ ሆነው ሷሊህና ያአላህ ሰዎች ጋራ በዱንያ ላይ ወዳጅ ያልነበሩ ሰዎች ወደ አላህ ይጣራሉ። فما لنا من شافعين كأما لا جوچم لنيا منم يلنم ولا صديق حميم عزاني وداجم يلنم بمالتي الاكسال ودا الله سلزي بدنيا لا صالح يهون سووچن زيارة يادرغن انتاوك عجو انتايك عجو كذابو حالا ان شاء الله بدنيا بآخرام ليت اكموني چلالو مالتنو اندزو دقمو يجنة سووچ جنة وست ዚያራ ስለመደራረግ አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም ሲጠይቅ حال يتزاوروا أهل الجنة جنة استيالو سووش زيارة الدرار رقالو ويبلو سيطيقو نعم قالوا رسول صلى الله عليه وسلم إنه ليهبط أهل الدرجة العليا إلى أهل الدرجة السفلى زكتن يا درجة يالو سووش إلا يالو تنكفي علون درجة يالو تنسووش زيارة سيامراتشو كلا يالو تيوردو اللاتشوال كتاتشالو تقن بفز أمو دلاي واتو زيارة آيادرقوم بلو من لسوال مالتنو أهون درمو ودمج الرشاتشنا كابي سلسيتو جنة وستسي وسا مجمرا ما يتم فلقو يجنة وست أم بيتوج رسول صلى الله عليه وسلم سنناقرو سيدات النساء الجنة ما ناچو عرات ناچو مريم بنت عمران مريم يجنة سيتوج أم بيتنج آسيا امرأة فرعون آسيا يفرعون مست خديجة بنت خويلد خديجة يا رسول صلى الله عليه وسلم يمجمرا وبالي بيتاچو فاطمة بنت محمد صلى الله عليه وسلم فاطمة يا رسول صلى الله عليه وسلم لج مالتناچو ان زياراتو يا جنة يا سيتوچ ام بيتوچ ناچو اهون جنة وسط يالو سوچ اندي درجاچو اللهن بيقنو يميايو يالو بسامنت ሁለት ጊዜ يميايو يالو بسامنت አንድ ቀን يميايو يالو በዚህ ጊዜ አላህ ይጠራቸውና ሀል ረዲቱ ሚላል አላህ ይጠራቸውና የጀነት ሰዎችን ተደስታችኋል ወይ በሰጣችሁ ኒዕማና ሽልማት ተደስታችኋል ወይ ብሎ ይጠይቃቸዋል ከፍጡራን ውስጥ ለማንም ያልሰጠኸውን ነው የሰጠህን እንዴት አንደሰተም እስካሁን ከሰጣችሁ የበለጠ በሰጣችሁስ ብሎ ይጠይቃቸዋል ያ رب وأي شيء أفضل من ذلك يا رب كذا يبلطه اسكون كسطهن يبلطه من يتشال نجر الله بلو يملسالو اللهم احل عليكم رضواني فلا اسقط عليكم بعده ابدا يني دستا رضواني ان انت لا يوردوال كاهم بوحالا القطاچهم منم ماينت نجر بتادرغو القطاچهم ካሁን በኋላ ጀነት ውስጥ ለዘላለም ተደስታችሁ ነው የምትኖሩት በማለት አላህ ይመልስላችኋል ስለ ጀነት ሰዎች ጀነት ውስጥ ቁርአን መቅራት ወይም አንቢያዎች ቁርአን መቅራት ወይም ነብዩላህ ዳውድ ወይም ደግሞ ነብያችን አለይሂ ሰላቱ ወሰለም ቁርአን መቅራትን አስመልክቶ ዑለማዎች የተለያዩበት ጉዳይ ነው ግማሹ ይሄን አስመልክቶ የተጠቀሱት ሐዲሶች ዳዒፎች ናቸው ሲሉ ሌሎቹ ደግሞ ሳሂሆች ናቸው የሚሉም አሉ። ነገር ግን አብዛኞቹ ዑለማዎች ሲናገሩትም በኪታብም ላይ ያየሁት የሚደግፉት ሐዲስ በጀነት ውስጥ ለሙእሚኖች አላህ ለሙእሚኖች ማስደሰቻ አላህ ለባሮቹ ቁርአን በመቅራት ያሰማቸዋል የሚል ነው። አን አቢ ሁረይራ ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ كان الخلق لم يسمعوا القرآن حين يسمعون من الرحمن يتلوه عليهم يوم القيامة يا الله في القرآن بهوتاچو سمتو يما ياقوت الله قرآن سيقرالاچو نو اندذا عينت قرآن تقرتو سمتو اياقوم يوم القيامة كنغن الله قرآن سيقرالاچو يسمالو በማለት ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ነው የሚሉት ኢንሻአላህ اخዋኔ ወአኸዋቴ ከጊዜ ማነስ የተነሳ በጣም በጣም ብዙ ነገሮችን ትቻለው ብዙ ነገሮችን ዘልያለው اخዋኔ ወአኸዋቴ የዳሩል አኺራን ትምርት ከክፍል 1 ጀምሮ እስከ ዛሬ ድረስ ለተከታተላችሁ ሰዎች በምንም አይነት መልኩ ስሜታችሁን ጎድቼው ከሆነ አፉ በሉኝ በመከረም በማበረታታትም በሁሉም ነገር ለደገፋችሁኝ ጀዛኩሙላህ ኸይር በዚህ ድርሰም ተጠቅማችሁ ከተሳሳተ መንገድም የተመለሳችሁ አላህ ሰባቱን ይስጣችሁ ላለው አላህ ባላችሁበት ያርጋችሁ ኢማናችሁን ይጨምርላችሁ ኢማናችንን ይጨምርልን በተጨማሪም ሰላም ሰግን የማላልፈው የአሊፍ ሬዲዮን የዝግጅት ክፍል ለሚያደርጉልኝ ድጋፍና እንዲሁም ሰዓት በማሳለፍ በተቸገሩበት ጊዜ ያላቸውን ሰብር በማድረግ ኢንሻአላህ ጀዛኩምላህ ኸይር እላችኋለሁ። እኽዋኒ ወአኸዋቲ፣ የዳሩል አኽራ ትምህርት ከሞላ ጎደል ይህን ይመስላል። ኢንሻአላህ በሚቀጥለው ሳምንት ከዚህ ዳሩል አኽራ ትምህርት ያዘጋጀሁላችሁ አንዳንድ ማስታወሻ የሆኑ ጥያቄና መልሶች አሉ። ከዳሩል አኽራ ከክፍል አንድ ጀምሮ እስከ መጨረሻው ድረስ ተከልሶ የተዘጋጀ ጥያቄ ነው። በሚቻላችሁ መጠን ወደ አሊፍ ሬዲዮ ዌብሳይት በመግባት የአሊፍ ሬዲዮ ክምችት ክፍል ውስጥ በመግባት የዳሩል አኽራን ትምህርት አንዳንድ ነገሮችን በመስማት የረሳችሁትን ነገር በማስታወስ ለዚህ ጥያቄና መልስ ለመዘጋጀት ሞክሩ። ኢንሻአላህ በሚቀጥለው ሳምንት እስክንገናኝ سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.